ጭካኔ ወንድሙን ገደለ فأصبح من الخاسرين بزي ما درابوتو تكساري وجي هنو أدر إلى فبعث الله غرابا يبحث في الأرض ليريه كيف يواري سوءة أخيه قال يا ويلتا أعجزت أن أكون مثل هذا الغراب فأواري سوءة أخي فأصبح من النادمين من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ولقد جاءتهم رسلنا بالبينات ثم إن كثيرا منهم بعد ذلك في الأرض لمسرفون كجدلوا بحالة تادا اندهو زنبلو وميدا لين ببرا الناس وبل اللبت يجدلوا من اندهم يارق راتا قابها ويبالا تتوتم من دايهت يا يتولد انجت بموانو አልችልለት አለ ፍራት ፍራት ይያለ አስቸገረው እንደገና ደግሞ ተሸክሞትም እንዳይሄድ አልቻለው በጣም ተቸገረና እዛው እየተጠማዘዘ እንዲሁ ዝም ብሎ ማዘንና መተከዝ ጀመረ ይባላል የግዚ አላህ Subhanahu Wa Ta'ala ያው የመጀመሪያ ሟች በመሆኑ የሰው ልጅን ክብርና ገበናውን ለመሸፈን ሲል እንዴት አድርጎ እንደሚቀብረው ሊያታየው ነው فبعث الله غرابا ቁራ ላከለት አሞራ ማለት ነው የባሃቱ ፊል አርዲ መሬትን የሚቆፍር የሆነ ዱሪየው ከይፈ ዩዋሪ ሰዋአተ አኺ የወንድሙን አስከሬን እንዴት አድርጎ እንደሚሸፍን ለማሳየት አስቦ የነን አሞራ ላከለትና እንዳሳየው አደረገ ማለት ነው እና አሞራው አጠገቡ መጣና ሁለቱ ነው መጣው ጓደኛው ጋር ተጣላ ልክ እንደሱ ማለት ነው አንደኛውን ተክትቆ አንገቱን ጠምዞ ረግጦ ይዞ ገደለና ተገደለው በኋላ አሸዋውን በግሩ ቁፍር ቁፍር ቁፍር አርጎ ታጎደጎደው በኋላ ወተት አድርጎ ጨመረና እንደገና አፈሩን በላው ላይ ደረበበት ይባላል የይ ግዜ ትምርት ወሰደ ይሄ ሰውዬ ለካ እንደ አርጎ መገላገል አለ እንዴ አለና ቃል ያ ወይለታል ወዮልኝ ወይ ጥፋቴ ወይኔቱ እንደሚባለው ማለት ነው አጀስቱ አናኩነ ሚስለ ሀደል ጉራቢያ እኔ እንደዚያ አሞራ ወይም እንደ ቁራው መሆን ተሳነኝን አለ ወንድሙን መግደሉ አይደለም ያሳዘነው ማለት ነው መቅበር አለማወቁ እኔ ይህ አሞራ እንኳን ጓደኛውን ገሎ በቀላሉ እንዴት አድርጎ መቅበር ሲችል እኔ ሰው ተብዬ ሲያበቃ ይሄ ወንድሜን አስከሬን በዚህ መልክ ለመሸፈን አለመቻሌ ምንኛ ደካማ ነኝ በማለት ተጸጸተ ማለት ነው አጀስ ተናኩነ مثل هذا الغراب ልክ እንደዚህ ቁራ ብልኩኝ መሬትን ቆፍሬ ወንድሜን ለመሰተር እንዴት ተሳነኝ ፈዋሪ ሰዋአተ አኺ ያይነቱ ቀድን ወረይ ኑሮ እንግዜ የወንድሜን አከረን ወይም ገበናዬን እሸፍን ነበር فاصبح من النادمين الناس ካሁን የዛ አይነቱ ቀድና ልምዲ የለለው በመሆኑ ከተጸጸቱ ሆነ ይላል ለምን ገደልኩት ብሎ ቢጸጸት ኑሮ ተውባ ይሆን ነበር አሉ አብዱላህ አባት ግን እሱ በመግደሉ አይደለም የተጸጸተው መቅበር ባለማወቅና ባለመቻሉ ነው እንጂ ማለት ነው እና እንደዚያ አድርጎ እንግዲህ የመጀመሪያው ነፍሰ ገዳይ ሆኖ አረፈ ማለት ነው በዛይ በልጅቱ ምክንያት ይሄንን ታሪክ እንግዲህ አላህ Subhanahu Wa Ta'ala ያነሳው የታላቅ ሰው ልጆች ሆነው የመጀመሪያ ሰዎች ሆነው እንደገና በራስ ወዳድነት የሰውዬ ያባቱንም የጌታውንም ትዛዝ በመጣት ወንድሙ ላይ በመጨከን እንዴት አድርጎ ወንጀልን እንደፈጸመ ተጠቀሰ በኋላ የሰውዬ በቀደደው ፈር እስራኤሎች ደግሞ ኪታብ ተወርዶላቸው ነብይ ተልኮላቸው ይሄ ሁሉ ታሪክ ወደ ጎን ተተውት ያው አቂያቂ በመሆን እነሱም እንደዙ ያጠፋሉ ብሎ ታሪካቸውን ከዛ ጋራ ለማጣመርና ለማዛመድ ፈልጎ ነው ስለዚህ ሚናጅ ለዳንክ የእንግዲህ ቃቢል የተባለ የመጀመሪያ ወንጀለኛ መጀመሪያ ወንድሙን በዚህ መልክ እንደገደለውና መጀመሪያ የግፍ ደም መሬትን እንዳቀመሰ ሁሉ ከተብና አላ በኒ እስራኤል ይሄ ወንጀል እንዳይደጋገም በማሰብ በእስራኤሎች ላይ ውሳኔ አስተላለፈ ይላል አንሁ ቁም ነገሩ መንቀተለ ነፍሰን ቢገይሪ ነፍሲን አንዲት ነፍስ እሷ ቀድማ ሌላ ነፍስ ሳታጠፋ ወይም ሳትገድል እንዱ ንጹህ የሆነችው ነፍስ የገደለ ሰው አው ፈሳድን ፊል አርض ወይም በምድር ላይ ህገወጥ የሆነ ከባድ ወንጀል ሳትፈጽምና ሳትጣፋ የገደለ ሰው ፈካአነማ ከተለና ተጀሚያ የዛ አይነቱ ንጹህ የገደለ ሰው በምድር ላይ ያሉትን የሰው ልጆች ሁሉ በሙሉ እንደገደለና እንዳወደመ ይቆጠርበታል የሚለው እንድንጋጌ ለእስራኤሎች አስተላልፈንላቸው ይላል። ወመን አህያ አሁንም ደግሞ እቺ ንጹህ የሆነች ነፍስ ከመገደል ያዳነ ሰው ፈከአነማ አህየና ተጀሚያ ያለምን ህብረተሰብ ተጥፋት አደጋ እንዳዳነ ይቆጠርለታል አጅሩ ይላል ማለት ነው። የእንግዲህ በበኒ እስራኤሎች ኩቱብ ተደንግጓል በነተውራት ማለት ነው። ይሄንን ያወቁ የነፍስ ግድያ ምን ያህል ከባድ እንደሆነ አንድ ነፍስ መግደል የዓለምን ህብረተሰብ እንደማውደም አንዲት ነፍስ ደግሞ ከሞት ማዳን የዓለምን ህብረተሰብ ከአደጋ ተጥፋት እንደማዳን የተቆጠረ መሆኑ በኪታቦቻቸው ተዘግበውና ተደንግገው ይያለ ልክ እንደዛ እንደመጀመሪያው ደረቅ ሰውዬ በመሆን እነሱም እንደገና የን ሁሉ ህግ ተላልፈው እስበርሳቸው ሲጨፋጨፉ ለሌሎችም ለሰው ልጆች ሁሉ ጻር ሲሆኑ ይገኛሉ ነው የሚለው። ወለቀድ ጃአቱም ሩሱሉና ቢልበይናት እና እነዚህም በኒ እስራኤሎች ይህንን እንግዲህ የሰው ልጅን ክቡርነት ደጋግመው ለማስተማርና ለማስረዳት መልእክተኞቻችን ግልጽ የሆኑ አንቀጾቻቸውን እየያዙ በተደጋጋሚ መተውላቸው ነበር። በእርግጥ ثم ان كثير منهم يخلوا ترك تدرج በኋላ ታዳ ከነዚህ ከበኒ እስራኤሎች አብዛኛዎቹ ባዴ ዳሊክ በብዙ ኩቱቦችና ሩሱሎች የተወገዘውንና የተከለከለውን ከባድ ወንጀል ፊልአርቲ በዚህ በመድር ላይ ለሙስሪፉን ደንበር በመተላለፍ ሲፈጽሙትና ሲያጠፉ ይገኛሉ በተደጋጋሚ ነው የሚለው እንጂ እንግዲህ ተስራይ ውጭ ያለው ቀጥለ ነፍስ አልተከለከለም ማለት አይደለም። ከተብነ አላ በኒ እስራኤል አነው መንቀተለ ነፍስን ሲል እስራኤሎችን ብቻ ነው ነፍስ መግደል የከለከላቸው ማለት እንዳይመስል ሌላውማ ወትሮውንም ነብይ የመላክ ዲሩም ኪታብ የመሰጠት ዲሩም ጠባብ ስለሆነ ብዙ ቢያጠፋም ካለማወቅ ነው ያጠፋ የመጣው ማለት ነው። እኒ እስራኤሎች ግን ብዙ ነብያቶች ተልከውና ብዙ ኩቱቦች ተወርደውላቸው የነፍስ ግድያ ደግሞ የንጹሃን እንደማፍሰስ ምን ያህል ከባድ እንደሆነ በተደጋጋሚ ተነግረውና ተመክረው አሁንም ድንበር በመተላለፍና ህግ በመጣት ሰዎችን ሲጨፈጭፉና ሲያጠፉ ይገኛሉ። ስለዚህ የነሱ ምሳሌ ቃቢል ነው ብዬ ከዛ ከመጀመሪያው ወንጀለኛ ጋራ ታሪካቸውን ለማገናዘብ ፈልጌ ነው ማለቱ ነው። እና ነብያችን አለይሂ ሰላቱ ወሰለም በሐዲስ እንዳሉት በዚህ ምድር ላይ ማንኛውም ሰው ያላግባብ ሰውን አይገድልምና ደሙን አያፈስም የዛ የተገደለው ሰውዬ ወንጀል ድርሻው ለመጀመሪያው ነፍሰ ገዳይ የደረሰው ቢሆን እንጂ ይላሉ። ማለት ቃቢል እንግዲህ ወንድሙን ብቻ ሳይሆን የገደለው በአለም ለሚገደሉ ሰዎች ሁሉ ተጠያቂ ነው ተቂያማ ቀን ድረስ ማለት ነው። ለምን የመጀመሪያ ነፍሰ ግድያን የጀመረውና የተለመው እሱ ስለሆነ እሱ እንደዛ ባይጀምር ኑሮ ሌሎች ወንጀለኞች እሱን ተከትለው እስካሁን ድረስ ሊጨፈጭፉ አይችሉም ነበር። እና የሰውን እንግዲህ ክብር መጀመሪያ በመጣሱና በመዳፈሩ ከዛ ወዲህ የሚገሉ የገዳዎችን ወንጀል ሁሉ ተካፋይ ይሆናል። ገዳው በገዳይነቱ ያው ድርሻ ይኖረዋል። ያኛው ደግሞ በአስተማሪነቱ እሱ እንደገደለው እየሆነ ይዘገብበታልና ይቆጠርበታል። من سنة سنة سيئة فعليه وزرها ووزر من عمل بها الى يوم القيامة مطفو من غير يكفت سو بزعب من غير يتقوال السو وشهلو وانجل تتياكي هنا السكي اما كان بالو حديث مسارت يمسويين لزو تتياكي هنا اللي نوم منهم. إنما جزاء الذين يحاربون الله ورسوله ويسعون في الأرض فسادا أن يقتلوا أو يصلبوا أو تقطع أيديهم وأرجلهم من خلاف أو ينفوا من الأرض ذلك لهم خزي في الدنيا ولهم في الآخرة عذاب عظيم إلا الذين تابوا من قبل أن تقدروا عليهم فاعلموا أن الله غفور رحيم. انما جزاء الذين يحاربون الله ورسوله انذيا اللهنا ملكتنياون يميصررونا يميواغو يهونوت هايلوچ منداما الى ويساون في الارض فسادا بمدر لاي دقمو بطفات تلكو يمينكساكسو يهونوت ان يقتلوا فتيازبت بوتا مجدل نو او يصلبوا ويمسكل او تقطع ايديهم ويمجوچاچونا وارجلهم مغروچاچو من خلافين يتفرارقو مقورط يهونان قنيجون تقورطو اندهونا غراغرون بمچمر معناتنو اويون فاو من الارض ويم دگمو خالوبت اگر مبارر معناتنو انا الذي انغدي يتلايو مكچاوچ يتسطواچوال الله انا رسولن محاربا يميادرغوت ونجلنيوچ يلان ذلك በዚ መልክ እንግዲህ አሁን እንዲከጡ የተወሰነው لهم خزون في الدنيا በዚ በመድር ላይ እስካሉ ድረስ በፈጸሙት ወንጀል ሳቢያ የሚገባቸው ውርደት ነው ማለት ነው። ولهم في الآخرة عذاب عظيم እንደገና ደግሞ በመጪው ዓለም በጣም አይከብዱ የከበደ ቅጣት ለነሱ ተዘጋጅቶ ይጠብቃቸዋል በማለት ጸጥታ የሚያደፈርሱትን ወንጀለኞች አላህ በዱንያም በአኺራም እንደሚቀጣቸው ይደነግጋል ማለት ነው። ኢነል ለዚነ ታቡ ሚን ቀብሊ አንተግዲሩ አለይም ከእንዲህ አይነቶቹ ወንጀለኞች መካከል ግን እናንተ በቁጥጥር ስር ሳታረጓቸው በፊት ወንጀሉን ከፈጸሙ በኋላ ራሳቸው በራሳቸው አስተውለውና ጥፋታቸውን ተገንዝበው ወደ እኔ ይቅርታ በመለመን የተመለሱ ሲቀሩ ይላል። ሁልጊዜም ተውበትን ይወዳልና እነዚህ ነፍሰ ገዳዮች እንኳን ሳይቀሩ ቁጥጥር ስር ከመዋላቸው በፊት አስቀድመው ተውባ ታደረጉ እነሱን እንደሚቀበላቸው መልሶ ተስፋ ቃል ሰጠ ማለት ነው። እና እንግዲህ ነፍሰ ገዳይ ዘራፊ ወራሪ የሆነ ሰው ያጠፋውን ያህል አጥፍቶ በመጨረሻ ስህተቱን ተገንዝቦ ከልቡ ተወብቶ የተመለሰ እንደሆነ አላህ ሱብሃነሁ ወተዓላ እንደሚቀበለው ነው አሁንም በጣልቃ ገብነት የሚጠቅስለት ማለት ነው። ይህን ሳያረቀርቶ ግን በቁጥጥር ስር ከዋሉ ያው ቀደም ሲል የተጠቀሱት ቅጣቶች ይፈጸሙባቸዋል። ፈዓለሙ እና እንዲህ አይነቶች እንግዲህ ተመላሾች ከተገኙ እናንተ ሙእሚኖች ወቁ አንአላህ ገፉር ረሂም ለእንዲህ አይነቶቹ ተመላሾች አላህ ምሕረት ሰፊና በጣም ሩሩ መሆኑን የሚቀበላቸው መሆኑን አውቃችሁ እናንተም ተቀበሏቸውና ተባበሯቸው እንጂ አንድ ጊዜ ወንጀል ፈጽመሃልና ዋጋ የለህም እያላችሁ ተስፋ እንዳታስቆርጧቸው ነው የሚለው። እነዚህ ሁለት አያቶች ደግሞ የመጡበት ምክንያት ወይም መንስኤ ያለው ሱም እንደነው ነብያችን አለይሂ ሰላቱ ወሰለም መዲና እንደወረዱ ያው ያካባቢ ሰዎች እያመኑ እና እስልምናው እየተስፋፋ መጣ። የጊዜ በገጠር አካባቢ የሚገኙ ዘላኖችም አዲስ ሃይማኖት መጥቷል ነብይ ተልኳል አሉ እያሉ በመስማት ይመጡ ገባ። ከነዚህ መካከል በኒ ዑረይና ከሚባል ብሔረሰብ የተገኙ የተወሰኑ ዘላኖች ይመጣሉ ማለት ነው። እና እኛ እስልምና ልንቀበል መጣን በማለት ነብዩን ያነጋግሯቸዋል። እሳቸውም በደስታ ተቀብለው ታነጋግሯቸው ካስረዷቸው በኋላ እምነቱን ተቀበልን አሉ። የዛ ጊዜ እንግዲህ ሙእሚን ገና ብርቅ ስለሆነ ከየትም ሀገር እስልምና የሚቀበል ሰው ከመጣ እዛው የሙእሚኖችን ቁጥር ለማሳደግ መቆየት አለበት እንጂ ወደ ሀገሩ ተመልሶ መሄድ የለበትም። አንደኛ ወደ ሀገሩ ተመልሶ ከሄደ በአካባቢ ያሉ ካፊሮች ያጠቁታል። ሁለተኛ ደግሞ እዚህ ያሉትን ሙስሊሞች ማጠናከር ሲገባው እሱ ደግሞ በተናጠል ሄዶ እዛ የጥላት ሰለባ መሆን አልነበረበትም። በሉ እንግዲህ ከሰለማችሁ እዚሁ ሷሃቦቹ ጋር ተቀላቅላችሁ እዚሁ ቀጥሉ ዲናችሁን ተማሩ ይሏቸዋል። የተወሰነ ጊዜ እዚህ ሲቀመጡ አየሩ አልተስማማቸውም። እነሱ ባላገሮች ገጠሪዎች ስለሆኑ ምግቡም ውሃውም አየሩም አልተስማማቸውም እና ሰውነታቸው እርገረማ እንደከክ ነገር ወረሳቸው ይባላል። ይህ ጊዜ ይህ አየሩ አልተስማማንም እና አልቻልንም ብለው ለነቢዩ ጥያቄ ያቀረቡላቸው ያዋቸው እውነትም እንግዲህ ሰውነታቸው ተወርፏል ኩክኒ ለብሰዋል። እንግዲያውስ ይሄ ችግራችሁ እስከሚቃለልላችሁ ድረስ ረበዳ የምትባል አካባቢ አለች ተከተማ ወጣ ብላ እዛ የዘካ ግመሎች ተሰብስበው አንድ ረኛ አድርገውላቸው ከሷሃቦቹ መካከል እንደው ረኔ ይዞ ተቀምጧል። እዛ ሄዱና እናንተ ያ የለመዳችሁት የግመል ወተት ስለሆነ ያን ወተት ጠጡስ ያንዲ ሰሞን እንዲወገድላችሁ በሽንት በግመሎቹ ሽንት ይሄንን ጠቡት ቁስላቸውን ወተታቸውን ጠጡ ብለው ላኳቸው እና ምልክት አድርገው ያንዲ ቀበላቸው የግመል ረኞቹ ይልኳቸዋል። እዛ ይሄዱና እንደተባሉት ያ የከካቸውን እንግዲህ በዛ በግመል ሽንት እየታጠቡ ወተታቸውን እየጠጡ አንድ ሰሞን እዛ ቁጭ ሲሉ እንደነበረ ሰውነታቸው ተመለሰና ጤናቸው ተስተካከለ ይባላል። ይህ ጊዜ መቼም የጃሂልያ ጉዳይ ግብዞች ናቸው። እነሱ ግመሎቹ ልዩ ነገር ሆነው መሰውታዩአቸው እኛ የግመል ወተትና ሽንት እንደዚህ እስከዛሬ ጥቅም ሲሰጥ አናውቅም። ታዲያ እንዲህ አይነት ግመሎችማ ከሆኑ እነዚህ ግመሎች ልዩ ግመሎች ናቸውና እነዚህን ዘርፈን መሄድ አለብን ብለው በሰይጣን አስተባባሪነት እንደገና ወንጀል ሊፈጽሙ ነው ማለት ነው። ያ ወዳጃቸውን አስተናጋጅ የሆነውን ሷሃቢ ይገሉና ግመሎችን ዘርፈው በሌሊት እንግዲህ በበረሃ አቋርጠው ወደ አገራቸው ጉዞ ይቀጥላሉ ማለት ነው ተረድደው። ይህ ጊዜ አላህ አሳወቃቸው ለነብዩ እና ሷሃቦቹን ከሰከሱና እነዛ ሰዎች ወንጀል ፈጽመው ንብረታቻችንን ዘርፈው ወደ አገራቸው እየተጓዙ ነው እና ያሉት በዚህ ቦታ ሂዱና እንዲህ ቦታ ላይ ጠብቋቸው በማለት መመሪያ ሰጡ እና የታወቁ ጀግኖች ተመረጡና በፈረስ እየጠቁ እዛ ተባለው ቦታ ሲሄዱ በረፋር ደረሱባቸው ይባላል። እጅ ተፍንጅ ተግመሎቹ ይዘዋቸው መጡ እና ተጠየቁ፣ ልጁን እንዴት አደረጋችሁ ተባጩን ሲሉት ሲገለነው አለሉ አመኑ። እዛ ቦታ ሲከሪም እንዳሉትም ተገልሎ ተገኘ። መገደል ብቻ ሳይሆን ሰውነቱን ቁርጥራጥ አርገው እርገረማ አርገው ተጫውተውበታል። አይኑን አውጥተው ጆሮውን ቆርጠው ጭንቅላቱን እግሩን ሁሉ እንዳ መጫወቻ አድርገውታል። ባዘቱ አድርገው ይሄ ጊዜ ነብያችን አለይሂ ሰላቱ ወሰለም በጣም ተናደዱ እና እነዚህ ሰዎች አሁን እንግዲህ በምን መልክ ነው መቅጣት ያለብኝ አሉ። በዚህ ማከል እንዴት እንደሚቀጧቸው እያሰቡ ይያሉ ጅብሪል መጣና እነዚህን አያቶች መመሪያ ሰጣቸው። እኒህ ወንጀለኞች አንተን ብቻ ሳይሆን ጌታንም አስቆጥቷልና እነዚህን ወንጀለኞች በዚህ መልክ ቅጣቸው ብለዋል በማለት እነማ ጀዛኡ الذين يحاربون الله የሚለውን ሁለቱን አያት በማስከታተል አነበበላቸው ማለት ነው። ከዚያ በኋላ እነሱን እንግዲህ ያቀረቡና መጀመሪያ አሰሯቸው፣ አይናቸውን አወጧቸው በህይወት ላይ ያሉ ማለት ነው። ምክንያቱም ያንን እረኛውን መጀመሪያ አይኑን አውጥተውታል። ልክ እነሱ የፈጸሙትን አይነት ወንጀል ነው በተመሳሳይ የተፈጸመባቸው ማለት ነው። አይናቸውን አወጡና አስተሳስረው አስቀመጧቸው ጣሃይ ላይ መጠለያ ያለበት ቦታ። ውሃጥም ሲይዛቸው እንግዲህ በውሃጥም አረሩ። አረው ውሃጥን እያሉ እየተከለበለቡ በመጨረሻ በአደባባይ እንዲሰቀሉ አደረጓቸውና በስቅላት ተቀጡ። አይሰለቡ በሚለው አማራጭ ቀጧቸው ማለት ነው። እና በዚህ መልክ እንግዲህ ተቀጡ። ከዛ በኋላ ያው ህግ ሆኖ ቀረ። የነዚህ አይነት እንግዲህ አስቀያሚ ስራ የሚሰራ ወንጀለኛ ካለ በዚህ መልክ ነው መቅጣት ያለባችሁ። ምክንያቱም ሰዎችን ለመበቀል ብቻ ሳይሆን መቀጫው በከበደ ቁጥር ወንጀለኛ ያን መቀጫ ስለሚፈራ ከድርጊቱ እንዲወገድ በዚህ አይነት አስተቃቂ ቅጣት መቅጣት አለባችሁ ብሎ አዘዘ ማለት ነው። ግን አሁን የተሰጡት መቀጫዎች የተለያዩ ናቸው። መጀመሪያ መገደል የሚለው መጥቷል። ከዛ ደግሞ መሰቀል ይላል። ከዛ እጅና እግር ግራ ተቀኝ እየተፈራረቀ መቆረጥ ይላል። ወይም ደግሞ ከሀገር መባረር የሚሉ አማራጮች ናቸው። ታዲያ ይሄ ሁሉ መቀጫ በአንድ ሰው ላይ ይደረግበታል ወይስ ወይ ይሄንን ማለት ነው በማለት ተፍሲሮች ሙፈሲሮቹ ተለያይተዋል። እና ኢማሙ ማሊክ እንደሚሉት እነዚህ አማራጭ ናቸው። ኢማሙ የመሰለውን ከነዚህ መቀጫዎች መካከል የፈለገውን መፈጸም ይችላል ማለት ነው ብለው ፈስረዋል። ሌሎች ዑለሞች ግን አብዛኛዎቹ እንደ ወንጀሉ አይነት ነው የሚመደበው ብለዋል ማለት ነው። ገለው እንደሆነ ያው ገዳይ መገደል ስላለበት አውይ ቀተሉ የሚለው ነው መቀጫው ብለዋል ማለት ነው። ገለው ደግሞ በእጁ የሚገኘውን ንብረት ዘርፈው እንደሆነ እንዳሁኑ ሰውዬ ማለት ነው። እነዚህ እንግዲህ ነፍሰ ግድያም እንደገና ንብረት ዘረፋም ስላለበት ይገደላሉም ይሰቀላሉም ማለት ነው። ስለ ግድያው ይገደላሉ፣ ስለ ንብረቱ ደግሞ ይሰቀላሉ መቀጠጫ እንደሆኑ ማለት ነው። እንደገና ደግሞ ሳይገሉ ንብረት ብቻ ዘርፈው ከሆነ የሄዱት እንደሌባናቸውና እጆቻቸው ይቆረጣሉ ከእግሮቻቸው ጋራ በማፈራረቅ የሚለው ይፈጸምባቸዋል ማለት ነው። አሸብረው እንደሆነ ደግሞ ሳይገሉም ንብረትም ሳይዘርፉ አስፈራርተውና ጸጥታ ነስተው ከሆነ ደግሞ ታገር ይባረራሉ የሚባለው መቀጫ ይፈጸምባቸዋል ብለው ፈስረዋልና ብዙዎቹ የሚመርጡት የዚህን አይነት ትንታኔ ነው ማለት ነው። አሁን ፈው የሚለውን በሚመለከት ደግሞ ሁለት አይነት ትርጓሜ አለ። አንደኛው ቀደም ሲል እንደተከስኩት ወንጀሉን ከፈጸሙበት አካባቢ ከመኖሪያ ሀገራቸው እንዲባረሩ ይደረጋሉ። ባለስልጣን እንግዲህ አንተ ወንጀለኛ ከሆንክ በዚህ ሀገር መኖር አትችልም ብሎ ሊያባረረው ይችላል ማለት ነው። ሁለተኛው ደግሞ ይታሰራል ለማለት ወይኒ ቤት ይገባል ለማለትም ተፈስሯል ማለት ነው። የታሰረ ሰው ያው በህይወቱ ተምድር በላይ ቢሆንም ከህብረተሰብ የማይገናኝ እንደ ልቡ የማይንቀሳቀስ ከመሆኑ አኳያ በሀገር እያለ እንደሌለ ነው እንደተባረረ ነው ማለት ነው። ስለዚህ ይሄ ምርጫው ለኢማም ነው። ቢፈልግ ከሀገር ሊያባረረው ይችላል፣ ቢፈልግ ደግሞ አስሮ ለተወሰነ ጊዜ ሊያቆየው ወይም እድሜ ልክ ሊያቆየውም ይችላል ማለት ነው። እና እንግዲህ የጸጥታ ጉዳይ በእስልምናም ከፍተኛ ትኩረት የተሰጠው ነው ማለት ነው። በሰዎች ህግ ብቻ ሳይሆን እንዳውም ከሰዎች ህግ በበለጠ በጣም አጥብቆ ነው የብዙሃኑን ጸጥታ ለመጠበቅ ሲል ያንዳንዱ ወንበዴዎችና ዘራፊዎች መቀጫ በዚህ መልክ እንዲከብድና እንዲያስፈራ ያደረገው ማለት ነው። يا أيها الذين آمنوا اتقوا الله وابتغوا إليه الوسيلة وجاهدوا في سبيله لعلكم تفلحون. إن الذين كفروا لو أن لهم ما في الأرض جميعا ومثله معه ليفتدوا به من عذاب يوم القيامة ما تقبل منهم ولهم عذاب أليم. يريدون أن يخرجوا من النار وما هم بخارجين منها ولهم عذاب مقيم. يا أيها الذين آمنوا إن أنت بجتاجه يا مناجه وقنوش هوي اتقوا الله يا مناجه بطن جتا الله انفروت بلاجه ويلا وابتغوا إليه الوسيلة ودسوا مكاربيا يهونسن تقبارات وشمهلو أفلا لقو مالتم يا الله سبحانه وتعالى اندي وداجه يمي أسجلوتن خير سراوش ولو أسبات ونا ودسوا تقاربو مالتنا እናግዲ ወደሱ የሚያቀርቡ ስራዎች እንዲሰራ ያዘዘንን በመስራት የከለከለንን በመከልከል በአጠቃላይ ከዋጅባት ጀምሮ እስከ ሙስተሐባት ድረስ ያሉትን ነገሮች በቅደም ተከተል በመስራትና በማሰባሰብ ወደሱ አቀራረባችሁን አሳምሩ። ወጃሂዱ ፊ ሰቢሊሂ እና በሱ መንገድም ደግሞ ታገሉ። እስልምናን የበላይ ለማድረግ የሚያስፈልገውን ሁሉ አስተዋጽኦ ለግሱና دينون اتكبروا لعلكم تفلحون يهن يادرقاتشو اندوانا بزي عالمم يتمنياتشو تنملكام الدل هلو ستاقنو بمشم عالم دقمو زل عالماوي ديلن تاقنيا اللاتشو نا الى علم عالم اننا قدي الله سبحانه وتعالى مؤمن وج امننا بمالس بيشا انداي وصنونو يمي مكرو يالو امننا المالس بيشا بيشا يدلمنا يامناتشو بسنجيتا وديتا لما اترف ወደሱ የሚያቀርባቸውን መልካም ነገሮች ሁሉ ፈልጉ እንዲሁም ደግሞ እሱ የሚጠላቸውን መልካሞች ሁሉ ራቁና ተጠንቀቁ። የዛ ጊዜ ነው እምነታችሁ ትክክለኛ የሚሆነው። እና ወደሱ ከሚያቀርቡት አንዱ ጂሃድ ቢሰቢልላህ ነውና በአላህ መንገድ ታገሉ። ነፍሶቻችሁንም ገንዘቦቻችሁንም ጊዜያችሁንም በመሰዋት ለአላህ ሱብሃነሁ ወተዓላ ፍቃድ የበላይነት ተጣጣሩ። ይሄ ከሆነ በሁለቱም ሀገር መልካም ዲልና እድል ለእናንተ ይሆናልና በማለት ይመክራል ማለት ነው። እና አልወሲላ ማለት ማንኛውም አላህ ያዘዘው ኸይር ስራ ኢባዳ ሁሉ ይገባል ማለት ነው። እዚላ አንዳንድ ሰዎች በተለምዶ በሌላ ሰው ለመወሰል እንደማስረጃ አድርገው ይወስዱታል። አላዋቂ ሳሚ እንደሚባለው ነገሩ በተቃራኒ ነው። ወደ አላህ የሚያቀርባቸውን ስራ ፈልጉ ማለት እሱ ያዘዘውንና የደነገገውን ነገር ስሩ ማለት እንጂ እሱ የከለከለውንና ያልፈቀደውን ነገር በመስራት ወደሱ መቃረብ የለም። እና አልወሲላ እዚ ላይ አልዒባደተ ለቲ ቱቀርቡኩም ኢላላህ ማለት ነው። ወደ አላህ የሚያቀርባችሁ የሆኑ ዒባዳዎችን አሰባስቡ። እንደ ሶላት፣ እንደ ጾም፣ እንደ ዘካ፣ እንደ ሐጅ፣ እንደ ጂሃድ ያሉትን ስራዎች በትጋት ስሩና ወደ ጌታችሁ ተቃረቡ ማለት ነው እንጂ ከሱ ሌላ ያለን ነገር ይጠቅመኛልና ይረዳኛል ብሎ ለሌላ መሸሽና ለሌላ እጅ መስጠት እንዳው ምሱ የሚጠላው ነገር እንጂ የሚወደው ስላልሆነ አያቀርብም ማለት ነው። እና الذين كفروا እነዚያ በጌታቸው ወይም በመብቱ የካዱ የሆኑት ወገኖች ደግሞ لو ان لهم ما في الارض جميعا ለነሱ በዚህ ምድር ላይ ያለው ንብረት ሁሉ በአጠቃላይ ለየነሱ ከፋቸው የግል ጥሪት ተደርጎ ቢመደብላቸው ወሚትለሁ ማሁ እንደገና ደግሞ አሁንም በዚህ ዓለም ላይ ያለው ንብረት የሚያህል ሌላ ተጨማሪም ቢደረብላቸው ለፍተዱ ቢሂ ምን አዛብ የውም القيامه በለተተንታዬ ከተዘጋጀላቸው ቁጣት በዛ በዱንያ ሁለት ጥፍ የተዘጋጀው ንብረት ሊገላገሉበትና ፊዲያ ሊከፍሉት ቢሞከር ማትቆብለ منهم የሁሉ ዋጋ ተከፍሎ ከነሱ ተቀባይነት እንደማያገኙ ነው ይላል። ولهم عذاب اليم لنسم اجيغا تسقاقي የሆነ ቁጣት ይኖርባቸዋል ማለትም እንግዲህ አላህ Subhanahu Wa Ta'ala በሐዲስ እንደተገለጸው የውመል ቂያማ ሲሆን ካፊሮች የኩፍራቸውን ክብደትና አቀያሚነት ለማጋለጥና ለማስረዳት ይፈልጋ አላህ ይጠይቃቸዋል። ያንዳንዱ ካፊር አሁን ዱንያን የሚያህል ንብረት ያውም በሐዲሱ እንደሚለው ጥሬ ወርቅ ነው። የዝም ብሎ ቁስማን ቁስም ማይረባው ነገር ብቻ ሳይሆን ይችን ዱንያ ከምድር እስከ ሰማይ የሞላ ጥሬ ወርቅ ቢሞላባትና ለአንዱ ካፊር ብትሰጥ እንደ ግል ጥሬ ተደርጎ እንደገና ደግሞ ያንን ይሄን ዱንያን የሞላ የሚያህል ወርቅ ቢደረብ ይሄን ዓለም ሁለት ጥፍ የሚሞላ ወርቅ ቢኖረው አንድ ካፊር ሌላውም ካፊር ደግሞ በየነሰከፉ እንደዛ ቢኖረውና በዱንያ ላይ ይያለ ተፈጸመው የኩፍር ወንጀል ለመዳንና ተቅጣቱ ለማምለጥ ይሄን ሁሉ ወርቅ ፊዲያ ሰጠ ብትለቀቅ ደስ ይላል ወይ ተብሎ ቢጠየቅ እሱ በከፍተኛ ደስታ ነው የሚቀበለው ማለት ነው። ምክንያቱም ጀሃነምን በገሃድ አይቷታልና ዛ ቦታ ከዛ ሊዳን እንጂ የሁሉ ወርቅ ቢሰጥ ምንም አያመኝም ይላል ማለት ነው። ይሄን በሚልበት ጊዜ በዱንያ ያለ ግን በጣም ቀላል ነገር ነበር ካንተ የምፈልገው ያንንም ቢ በማለት ነው አሁን ለዚህ የበቃው ይለዋል አላህ። ምንድነው ቀላል ነገር ተጠይቄ እንቢ አልኩት በሚልበት ጊዜ አመርቱ ካላ ትሽሪከ ቢ ፈአበይተ ኢለ ሽርክ በእኔ በጌታ ምንንም ማንንም ነገር አታጋራብኝ እኔን በብቸኝነት አምልክ ብዬ ባዝህ የለም ካላጋራሁኝ ለእንጨቱም ለድንጋውም ካልሰገድኩ ካላጎበደድኩ ብለህ ነው ለዚህ የበቃው። አሁን ግን ጊዜው ካለፈ በኋላ እንደገና ጀሃነምን በገንዘብ ልትከላከል ትሞክራለህና ትመኛለህን? እና ያንተ አቋም ምን ያህል የተሳሳተና የተበላሸ ከንቱ እንደነበረ ለማሳየት አንተ ደግሞ ስትመርጠውና ስታስቀድመው የነበረ የዱንያ ንብረት ዋጋ ቢስ መሆኑን እንድትገነዘብ ለማድረግ እንጂ አሁን በዚህ በሁለት ጥፍ ወርቅ ጀሃነምን የምትድንበት መንገድ የለህም ተስፋ ቁረጥ ይባላል ማለት ነው። እና ያንዳንዱ ካፊር እንግዲህ ይህ አይነት ጥያቄ ይቀርብለትና ተጀሃነም ለመዳን ሲስማማ በመጨረሻ የሁሉ ወርቅ ምን ያረግልኛል እኔ የምፈልገው ተውሂድ ነበር ያን ተውሂድ ሳታሟላ እንቢ ብለህ መጣህ አላህ ደግሞ በሽርክ የሞቱን ሰዎች አልምርም ባለው መሰረት ይቀጣል እንጂ አሁን በቤዛ የሚለቀቅ ማንም የለም ይላቸዋል ማለት ነው። እና ማትቁብለ ሚንሁም ይህን ሁሉ መሬትን የሞላ ወርቅ ቢለግሱ እያንዳንዳቸው ኩፋሮች አላህ ሱብሃነሁ ወተዓላ ምንም አይነት አቀባበል አያደርግላቸውም። ولهم عذاب اليم لنسهم ياو بكفراتهم و بشركاتهم صابيا يتزغاجو قطات يراكباتوا الليل يريدون ان يخرجوا من النار ان عند عينتوچو كهادوچ بوثانيو مسرت جهنم است كجبو بهالا اندغنا دغمو تصفا بالمقرط منال باي كزاري كنغه كاساتو انوطا يهونال يالو يمنيالونا يطرالو معناتنو وما هم بخارجين منها الناس كن كجهنم يملاككنا يموتوا አይደሉም ምክንያቱም ዘላለም ብሎ ነውና የሚያስገባቸው በኩፍርና በሽርክ ተወንጅሎ የገባተው መውጣት አይሞከርም። الناس كن كዛሬ ተነገ ምናልባት ምረት ይደረግልናል ወይ ምረት ይሰጠናል ይያሉ ለእለት በእለት ሁሉ ጊዜ በተስፋ ይባዝናሉ ማለት ነው። ወለሁም አዳቡን ሙቂም ይሁን እንጂ ግን ለነርሱ ቋሚና ዘላለማዊ የሆነ ቅጣት ነው እንጂ የሚሆነው እንዲህ ተግዜ በኋላ የሚቋረጥና የሚላቀቅ ነገር አይደለም ይላል። ኩፍር በዚህ ዓለም ላይ ሰዎች እንደቀላል የሚያዩት አላህ ዘንድ ግን ምን ያህል ከባድ መሆኑን ይገልጽልናል ይሄ አነጋገር። ምክንያቱም አንድ ካፊር የመልቂያማ በሚነሳበት ጊዜ ጌታ ፊት ቀርቦ የኩፍሩን ክብደት ለማስረዳት አላህ ሱብሃነሁ ወተዓላ ዱንያን የሞላ የመሰለ ወርቅ ያቀርብለትና ይሄን ላንተ የግል ንብረት ባደርግልህ ጀሃነም እንደሞ ፊቱ ያታየውና ከዚህ ቁጣት ከመትጨመር ይሄን ገንዘብ መክፈል ተፈቅዳለ ሆይ ሲለው በደስታ ይስማማል። ኋላ ግን ይሄ ነገር እንደማይደረግለት በዱንያ ግን ይችን ዱንያን እንግዲህ የተለያዩ ቁሳቁሶችን እንደ ትልቅ ነገር አድርጎ የተውሂድን ነገር ደግሞ እንደ ውዳቂቃ አድርጎ ወደ ጎን ተለጣለው የዛ ጊዜ እሱ ያረከሰው ነገር ምን ያህል እንደተወደደ እሱ ደግሞ ያደነቀው ነገር ምን ያህል እንደወደቀና ዋጋ ቢስ እንደሆነ ለማሳየት ነው አላህ ሱብሃነሁ ወተዓላ እንዲህ የሚያደርግለት ማለት ነው። በመጨረሻም ሙከራ ሁሉ ከንቱ ሆኖ ቅጣቱን ይረከብና ተቅጣቱ ደግሞ ወጣለው ይያለባሰበና በተመኘ ቁጥር ምኞቱም ከንቱ እየሆነና እየመከነ እስከ መጨረሻው በዛው በቅጣቱ ውስጥ ተዘፍቆ ይቀራል ነው የሚለው።